كذبت قبلهم قوم نوح فكذبوا عبدنا وقالوا مجنون وازدجر فدعا ربه أني مغلوب فانتشر ففتحنا أبواب السماء بماء منهمر وفجرنا الأرض عيونا فالتقى الماء على أمر قد قدر وحملناه على ذات ألواح ودسر تجري بأعيننا جزاء لمن كان كفر ولقد تركناها آية فهل من مدكر فكيف كان عذابي ونذر ولقد يسرنا القرآن للذكر فهل من مدكر نعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وأصلي على خاتم الأنبياء والمرسلين نبينا محمد وعلى آله وصحبه التابعين لهم بإحسان إلى يوم الدين كلام كنا من بل النبر شارك عودة كفر جزيل الرسول صلى الله عليه وسلم إن كنا نبيك هم إن دمنا مردين كفلك شرط أن تدمسوا كسابها أمك الضلالين دالي بزي رسولنا الله أيكو وتوكو الله جل وعلا شرط أن لفلت تدمسوا إن داس كملك الله شولا ما يتنقر النظر دم مكاويان يهم من تأمر بأيكو مثلا السفات سام كما تكملك يمرت من دمنا فكذبوا واتبعوا أهواءهم بالنصر ይህንን ተአምር አስተባብለው አንቀበልም ብሎ አስዋሽተው ሲያበቁ ስሜቶቻቸውን ተከትለው ከእውነተኛው ጎዳና መፈንገጥን መረጠዋል። የዚህ ምርጫቸው ውጤት ግን የዚህ ምርጫቸው ምን ይሆናል? መጨረሻው ወኩሉ አምሩን ሙስተቀል ሁሉም ነገር በስተመጨረሻ መርጃ ነው። የመጥፎ ስራም መጨረሻ አለው፣ የመልካም ስራም የመጨረሻ መርጃና መቀመጫ አለውና በዛ መልኩ እነሱም የተደፋቸውን አማኙን የእምነቱን የመጨረሻ ውጤት መቀበሉ አይቀርም ብሎ ነበረ። ከከዘቡ አትርሱ አስተባበሩ ተአምራት ውስጥ ጠይቀው መጥቶላቸው ከዛም ባሻገር ቁርአን የመሰለ ተአምር ከሚያውቁት ግለሰብ እጅግ ታማ እጅግ እውነተኛ ከሆነ ግለሰብ የመጣላቸውን ተአምር ማስተባበልን መረጡዋል። ማስተባበልን መረጡ። ሲያስተባብሩ ግን ጥበብ ያለው መጽሐፍ መጥቶላቸው ነበረ። መጥቶላቸው ቁርአን በእጃቸው እየተገኘ አንብበው ተመራምረው ፈትሸው መቀበል ኦር መጣል ሲችሉ በድፍኑ ቁርአን አንቀበልም ብለው ማስተባበል ለመምረጣቸው ዱንያቸውንም አኸራቸውንም ለአደጋ አጋልጠውታል ነበር። ከዚህ አያት ጋር ተያይዞ አላህ ይላል ከዘበት ቀብለሁም አለ። ወደ ዛሬ ብቻችን ስገባ ከዘበት ቀብለሁም ከነሱ በስተፊት እኮ የነበሩ ህዝቦችን አስተባብሏል አለ። ከዘበት አስተባብሏል ቀብለሁም ከነሱ በስተፊት ከነማን? ከነዚህ መካውያን በስተፊት በስተፊት አስተባብሏል ብቻ። ማን ያስተባብለው? ቀውሙ ነው። የኑህ ህዝቦች ማስተባበሉን እኮ መርጠው ተስተውሏል። ኑህን ወደነሱ በላክነው ጊዜ የኖህ ህግና ስርዓት ይዞ መጣላቸው። የተለያዩ ተአምራቶችን ለማሳየት ሞከረ። የነሱ ምላሽ ግን ምን ሆነ? በጥቅሉ ማስተባበሉን ነበር የመረጡት። ስለዚህ ለዚህ የመካ ሙሽሪኮች የመካ ጣዖት አምላኪዎች ቢያስተባብሉ ብዙ ድንቅ ነገር የለም። ከነሱ በስተፊት የነበሩ ቀደም ሲል የነበሩ የህዝቦችን በዚህ ባህል ላይ አልፈዋል አለ። ወተከዘቡ አዘና እነዚህ የህዝቦች ማንም ያስተባበሉት ተከዘቡ አስተባበሉ አዘና ኑህ ማለት ነው። ባሪያችንን ኑህን ያስተባበሉት ወቃሉ ማስተባበልን ብቻ አይደለም ምን አሉ መጅኑንም አሉ። ይሄ ኑህ የሚባል ግለሰብ እብድ ነው ወዝድጅ ከዳዕዋ እንቅስቃሴ በመከልከልና በማገድ ያለውንም አቅማቸውን ተጠቅመዋል ብሏል። ያለውንም አቅማቸውን ተጠቅመዋል። ተከዘቡ ዐብደነ ዳውድ ቀብለ ቀውሚከ ያ ሙሐመድ ቀውሚ ኑህ የአንተ ህዝቦች አንተን አስተባበላቸው በስተፊት በጣም በርካታ ነቢያቶች ህዝቦቻቸው ሲያስተባብሏቸው ኖረዋል። ስለዚህ ኑህም አንዱ ተጠቃሽ ነው። ኑህም ባሪያችንን ህዝቦቹ ሲያስተባብሉት እንደነበረ አንተም መስተባበልህ እንግዳ ነገር እንዳልሆነ አስበ በዳዕዋ ሀያቱ ላይ እንድትቀጥል ፈልጋለሁ። ወቃሉ እነሁ መጅኑን ማስተባበልን ብቻ አይደለም ያ ሙሐመድ ነቢ ስለም ብሏቸዋል። መጅኑን ካሂን ሳሒር ሻዒር በጣም ነው እብድ ነው ጠንቋይ ነው ተብለዋል። ልክ እንደዚህ ከአንተ በስተፊትም ኑህን ህዝቦቹ አስተባብለው ሲያበቁ ምን አሉት? ወቃሉ መጅኑን አረ እብድ ነው ይህ ሰውዬ እንደውም አንድ ጊዜ ይባላል ነቢዩላህ ኑህ ህዝቦቻቸውን ጠሩ ጠሩ ጠሩ ሱረቱ ኑህ ላይ በደንብ አይተነዋል። በስተመጨረሻ አላህ ጀለ ወዓላ እነዚህ ህዝቦችን እንዲያጠፋቸው ሲጠይቁ አላህ መርከብ ስራ አሉ የኑህ መርከብ ስራ ብሎ ትእዛዝ ሰጠ። ምንም ወዲያው ጣውላዎችን ፈልጎ በምስማር እያቀናጀ እሱና እሱ የተከተሉ ሰዎችን የምታሳፍ መርከብ መስራት ጀመረ። ያው መርከብ በአንድ ቀን አይሰራና ወቅት ይወስዳል። ቁጭ ብሎ እንጨት ምስማር ሲቀጠቅጣኝ ምናምን አሉ። ያ ኑህ አኩንተ ነጃረን ባዕድ አን ኩንተ ነብያ ነብይ ነኝ ብለህ ከለፈለፍክ በኋላ ካወጅክ በኋላ አላዋጣ ብሎ ወደ አናጽነቱ ገባህ እንዲያል የዚህን ያህል ኑህን በጣም ተፈታትነውታል ህዝቦቹ። ኑህ ከታሪክ እንደምትሰሙት ከእሱ በስተፊት አደም አለ ነብይ ነው። ከዛ በኋላ ኢድሪስ አለ። ኢድሪስም ያው ከኑህ በኋላ ነው የሚል አስተያየት ቢኖርም ራጅህ ቀውል ከኑህ በፊት የነበረ ታላቅ የአላህ ነብይና ረሱል ነው። ከዛ በኋላ ግን ህዝቦች ወደ ጣዖት አምልኮት በጣም በስፋትና በከፍተኛ ስርጭት ወደ ጣዖት አምልኮት ገብቶ ስለነበረ አላሁ ጀለ ወዓላ በህዝቦች ውስጥ ኑህ ልኮ ነበር። ምህልኮ ህዝቦቹን ከሽርክ አለም ህዝቦቹን ከአላህ ጋር ከሚያላቅ እንቅስቃሴ እንዲቆጠቡ ጥሪ ሲያደርግ በአንድ ድምፅ ማለት ነው ወከዘቡ አደና አስተባበሉት አንቀበልም አሉት። አረላ ወዝድጅር እንደውም ከዚያ አልፈው መጅኑንም አሉት ወዝድጅር ከለከሉትን አገዱት ከዳዕዋ እንቅስቃሴ እንዲቆም ሁሉ ያለውን ለአቅማቸው ተጠቅመዋል ይላል። ምንድን ነበር ያሉት? ለኢን ለም ተንተሂ ያ ኑሑ ለተኩነን ምነል መርጁሚን። ኑሑ ከዚህ ከጀመርከው የዳዕዋ እንቅስቃሴ አንድ አምላክ ተገዙ የጣዖት አምልኮትን ተዉ ማለት ነው ካላቆምክ በድንጋይ ቀጥቅጠንና ወግረን እንገላሃለን። ስለዚህ ይሄንን ዳዕዋህን እንድታቆም እንፈልጋለን ብለው የዚህን ያህል ኑህን ከዳዕዋ እንቅስቃሴ ለማገድ ከፍተኛ ስራ ሰርተው ነበረ። ለም የቅነው ብተክዚብህ ሐታ ነሰቡሁ ኢለልጅኑድ አንቀበልም ማለት እኮ አንድ ነገር ነበር፣ ግን ባስ ሲልም ምን አደረጉ? ወደ እብደት አስጠጉት። አይ አነሁ የቁል ማ ላ የቅበልሁ አቅል ወዛልክ ወረበቱ ፊተክዚብህም መጅኑን እብድ ማለታቸው ምን እንደሚያስታውቃላችሁ? እብድ ሰው የሚናገረውን ንግግር ማን ይቀበለዋል? ሁሉም እየሳቀ እያላበጠ እያፌዘ ነው አዳምጦ ይፈርሙ ነው። ስለዚህ አንዱን ሰው እናንተ ህዝብ እንዳይቀበለው ታፔላ ብቻ እኮ መለጠፍ ነው። ታፔላ ብቻ ልጥፍ ታደርጉላታላችሁ፣ ወዳጆች ሁሉ ይዘት ይችላል። ሰው ፕሮፓጋንዳ ብዙ ጊዜ ይፈተዋል። ስለዚህ እብድ ነው ብሎ ይህን ታፔላ ከለጠፉለት ማንም ሰው ስለማዳመጥ ሬዲ አይሆን ለምን እንደው ተብሏል እንደው አንተሎች እንዴት ብለው ይቀበሉ አያችሁ አንቀበል ማለት አንድ ነገር ነበር ማንም ሰው እንዳይቀበለው ግን ዙሪያ ጥንጥሙ አቆሸሹበት ሰዎች ጆሮአቸው እንዳይሰጡት ራሱ ከለከሉ ከዚህም ባስስር ነው በእለም ተንተያኑ እተኩን ምንም ነው እዳሉ ለመከልከል አደዱ እንዲህ ብላችሁ በዳዕዋው ላይ ሲቀጥል እንዲህ ካልክማ እኛም እስከ መጨረሻ የእንባጥ ሄደን ጠብታ ድረስ እንፋለማለን ስለዚህ ቀጥቀጠን ከምድር ገጽ እንደምናስወግድ ተረዳው እስከ ማለት እንደረሱ ይህን ጊዜ ፈዳ ረበሁ ኑሕ ለ950 ዓመት ያህል በዳዕዋ ስራ ላይ ብቻ ተሰማርቶ ነበር ከዛ ምናል ፈዳ ረበሁ ጌታው ለመነው ተማጸኑ ንሱ አምነቁ ጌታው እኔ እኮ ተሸነፍኩ አቃቴ ፈንተሽር እባክህን እርዳኝ ሲል ኑሕ አላህን ተማጸነ ወዳ ኑሕ ረበሁ ወቃል ያ ረብ ኢኒ ደዒፉ አን ሙቃወመቲ ሃኡላኢ ሙጅሪሚን ይቅርታ እነዚህ ጠማሞችን እነዚህ እውነትን ከምድር ገጽ ለማጥፋት የሚታገሉ ሰዎችን መቃወም እነሱን ሀይዬ ወጥቼ ወይም ደግሞ ከእነሱ በላይ ሆኜ ህዝቡን እውነትን እንዲሰማ ማድረግ አልቻልኩም፣ ደከምኩ፣ ተሸነፍኩ አለ። ስለዚህ ፈንተጡሉ ምንሁም ወንተስር ብዲንክ እባክህን ተበቀልልኝ፣ የሃይማኖትህን እርዳታን እንድሰጥ ፈልጋለሁ ሲሉ ኑሕ ጥያቄ አቀረቡ። أبو حيان من علماء التفسير ناتشو من الالو إنما دعا عليهم بعدما يأس منهم وتفاقم أمرهم نوح ذات ألمتهم سأمت من دعاله إني دعوتهم ليلا ونهارا مليتم كأنهم يعلم أبقارك دعوات رجال وعلا وأسررت لهم إسعارا بمسترم تروا بقهدم تروا وأعلمت لهم إلي በጋድም ጥራው ምስጥር ጥራው ለሊት ቀን ሳለም በዳዕዋው ሀያት ምን ለምን በጣም ሷብር ነው። እኛ በትክክል በዳዕዋው ሀያት ላይ 10 አመት ግፋ ሰማለት 20 አመት ግፋ ሰማለት ብርቅ ነው። ብቅ ጥልቅ ያለ ሰው የመረጠ በዳዕዋው ክራይቴሪያ ሳይሟላ መድረክ ብቻ ሳይገኝ የሚናገር ወልቷል። ግን በድፍረት ሰዎች እውነትን እንዲሰሙ በያሉበት ቦታ የሚንቀሳቀሱ ፈልጎ ማግኘት ከባድ ነው። ኑሕ ለሊት ቦታቸው ይገባል፣ ቀን ገባ ቦታ ይጠራል፣ በገሃድ ይናገራል፣ በምስጢርም ጥሪ ያደርጋል። ያልተጠቀመው የዳዕዋ እስሉብ ሰዎችን ወደ እውነት የመጥራት ዘዴ አልነበረም። ሁሉንም ተጠቅሟልና በስተ መጨረሻ ተስፋ ቆረጠ። የመላ ቡሐያ ተስፋ ሲቆርጥ አላህም ደግሞ በሌላ አያት ላይ ኢላ ማን አመነ ነው ከዚህ በኋላ ያመኑ ሰዎች እንጂ አዲስ ሰው እንደማያምለት ጠቁሞታል ይባላል። አላህ ሲጠቁሙ እንደዚህማ ከሆነ ያ ረብ እነዚህ ህዝቦችን መላ በለኝ ሲል ጥሪ አቀረበላማ ምን አለ ተበቀልልኝ ተሸንፌያለሁና እርዳታ እንፈልጋለሁ ሲል ኑሕ ጥያቄ አቀረበ። ثم وكان الواحد من قومه يخرج الى اي خير مغشيا عليه وهو يقول اللهم اغفر لي اللهم اغفر لقومي فانهم لا يعلمون. دول الواحد في التفسير يقول كنوح يوش مكاكل ان بجلس المدار البالا نوح بي من قدو سعد النوم لبسون سبسب بارجوزنا بلبسون بلتن ما ادرقوا بنوس رتبالا لما تقال استعدل المدار ستعدل አንዳንድ ጊዜ ራሱን ስቶ ይወድቅ ነበር። ከዛ ቀና ሲል ምን ይላል አላሁመ ፍርሊ ቀውሚ ፈኢነሁም ላ ያዕለሙን። ጌታ ሆይ እነዚህ ልጆች እነዚህ ህዝቦች እኮ አንተ የላከውን እውነት መሆኑን ቢረዱ እንደዛ ይሆነ ነበር፣ እባክህ ይቅርታ አድርግላቸው ብሎ ራሱ የዚህን ያህል እየቻላቸው እየታገሳቸው ጥሪ ላይ ነበር የቀጠለው። እኔና እናንተ አንድ ቀን ብንሰበር አንድ ቀን ብንገፋ ከዳዕዋው ሀያት አይደለም ቁርአን ሐዲስ ከመስማት ኮምፕሊት እናቆማለን። ስለዚህ ራሳችንን ኮምፕሊት አድርጉ። ነዚህ ያህል السيد والزرعي بالدعوة هاتف بزوفة نوتشيناتا عندهم بسوء تشاتشون يتشفافون أتو تشاتشون دراتشو استياد الربو اسو ستارا انداو سلهم بيتاقب نبرا عندهم بغزي نيتشو نبياتو تشنسران على تنو بلا أمتك التاوش لأي آيوان ونبقى سولان من البتنة در انديسيون بفسلين بي من قدو بي أوتو يسفر ماتاو بي أوتو يسوس بي مكينة ويوست هزبة سبس الدبو تعالى سووش يمنك الأمنات يعدناك كهان إيالو سي انتسيري أن يهل جزي نبياتوش نتزيني الله إلا كاتشو نبياتوش زوجة كاتشو ودني فلقات قاتش على مترات هل النسوات المتكفلوات نوح بكمو لذلك أمتو همسة أمت مانن على الرجل بالدعوة حياة لذلك أمتو همسة أمتوست أكمان من دالي فكر أنه بالمال دعاء الرجل ودعو الله جل وعلا ونوح الدعاء تقبل تقبلنا من على البزاعات لا ففتحنا كفتنا أبواب السماء بسماء بر هل كفتنا بماء بوهر كفتنا من همر ببزات يمفسوها اندور ببلن سماء برج هل كفتنا من عرفنا ببزات كسماء وها اندور غرف اندور بادر بالنمو فأرسلنا المطر من السماء منشبا بقوة وغزارة بكفتنا هناك أية بعض بغزات يمير بنها كسماء أعزم مبن وهو تنفير لكثرة الأمطار وشدة انسبابها إمام أبو السعود لآيات أبدالة الأسواية زناب بغزات أوردنا باتشو لنا لتنوان ففتحنا كفة أبواب السماء اسمها بروتش كفة بماء بمن كفة بماء من خمر بالآن بكفة المعونتا بالنفس وها يسمى بالريتش الكفتن كبار زناب الأرض رباتشي وفجرنا الأرض كسنا بالتارنا وفجرنا أفلك نار الأرض مدرين عيون منش بالتفلك أبر رغناتي جعلنا الأرض كلها عيون متفجرة بالماء مدر مجر ما تشنو در لك الله جل وعلا ينوح زوج ماء فاسفلت كلاي عند بيت زناب يرتع كسر سواج بقوم بقوتا هم منتوج بق بق بق بق يالي فلق فلق فلق يالي من هذا الغالي كلاهم كتاكشم يمت أواها يتبنعنا كتموان هم ما تلق لك جمّر مالتنا يفجرنا الأرض مدرنا أفلّك بمن عين المنج أفلّك نبات فلتك الماء ولت وعوت تجنعني لنا لله فلتك الماء وعوت تجنعني على أمر بتأزاز لي قد قدر بتوسم تأزاز لي وعوت أجنعني لنا شعولا تأزاز نبدر الله جل وعلا سمعنا فأمطر أزمن بدنبالا مدرن دمو فضلعي ما أكالا وهاشم أفلك يالا لو لكم من درسوات شوال تأزاز عند سيولد أمدن يالي منا سمام زنابان أوردت مدرن ما فلكت بقتات شو تأزاز مسرت يسمعي ما يمدروها تغنان وحملناه بزي سأف نوح ينبر بعد كتما لك أفاصلونه نوح تعنى إلى الله على ذات ألواح يا أولى بالبط بهنك مركب لي ولسر بل أولى أما بمسمار تواكرا يتسرات مركب نبرتنا إذا مركب لي نوح إنه هزوكين من ما يأمنوا سيوكين تعنى تعيال فالتقى الماء ماء السماء وماء الأرض على حال قد قدرها الله في الأزل وقضاها بإهلاك المكذبين غرقا نوح يستبدلوا يا الله عند ذنك أن نتقبل بلو أعود أملكوك يمرت وسويت لما أطفات الله سبحانه وتعالى قدم سلوى السنة لدى ይሄ ውሳኔ ደግሞ ከሰማይ በሚወርድ ዝናብና ከምድር በሚፈልቅ ውሃ ሳቢያ እንደሚጠፍ ስለተጻፈ በዚህ ውሳኔ መሰረት የኖህ ህዝቦችን አጠፋናቸው። ስናጠፋቸው ግን አማኞች ነበሩ። የላክነው ርሱል እነዛ ህዝቦች ውስጥ ነበርና እሱም ማዳን ስለነበረብን وحملناه على ذات الواح والدسر وحملناه كأنه على ذات الواح والدسر وقالنا مسمار بالبيت بهونات شمركز فوالاي نغننا كالسجاب من تنسويك كأنه تولا وحملنا نوحا على السفينة ذات الواح الخشبية بأنشات يتسرى العريضة المشبودة بالمسامير انتعت وتوين طاولات يتوكري ببسمار البياج وادرقو نوح نوح مركب شرطين البرنا بزا مركب الله يتعناتشو بحرة تبالة كتاب استمن اللي هساب النادي يعلم ولات الألواح والدسر هي السفينة التي أنشأها نوح عليه السلام. نوح نبي الله نوح الله جل وعلا اسمع الفلك مركب سراب له بعززاتشو مسارات كأنشات كتاولانا كمسمار أواقرو مركب سرطو نبار مركب سرطو نبار ويفع منها ذيل الوصفين أنها السفينة كأنشاتنا كمسمار تواقل من مسارة مركب له فهي الصفة تقوم وقامل الوصول وتنبع عنه ونح ከዛ በዛ በተሰራው መርከብ ላይ አላህ ጀለ ወዓላ ኑህን ጫነ ይላል። ኑህን ጫነ ምን ብቻርልን ከኑህ ጋር እነሱ የተቀበሉ ሁለት ፍላፋና 18 ሰዎች ናቸው ይባላል። ከዛ ውጭ ደግሞ ህይወት ያላቸው ነገሮች ሁሉ ጥንብ ጥንብ ጥንብ ሆነው ዝርያቸው እንዳጠፋ በኑህ መርከብ ላይ ተጭነዋል ይባላል። 81 ወይም 18 ናቸው ይባላል። በወቅቱ ያመኑለት ሰዎችና ከየነፍሳቱ ሁለት ሁለት ጥንዲዞ ኑህ አለይሂ ሰላም ተመርከቡት ላይ ተሳፈረ ይባላል። ተሳፍሮ ከሰማይ በወረደ ዝናብ ከምድር የፈለቀ ውሃ ከተማይቷ ዶጋ አመድሁለች። አላሁ ጀለ ወዓላ አማኞችንና ነቢዩን በጭጫነበት መርከብ በዛ ውሃ እንዲንሳፈፍና አማኞችና ነቢዩ ነቢዩላህ ኑህ በህይወት እንዲቆዩ ያደረጋቸው። ከዛ ይቺ መርከብ ከተማው ሙሉ በጎርፍ መጥለቅለቅ ስለጠፋ መርከቢቷ እነሱን ይዛቸው አንዲት ጁድዝ የምትባል ጋራ ነገር ነበረች አሉ። እዛ ጋራ ላይ ወስዳ አስቀመጠቻቸው። እኔ እስካሁን ድረስ መርከቢቷ እንዳለች የታሪክ መዛግብቶች እንደሚናገሩ ሌሎች ሲናገሩ ሰምተናል። الدسر المسامير دسر مالك مسمار مالك تجري على الله تجري تبغاز على الشارع بأعيننا يتش مركب من سرات مركب السنجنا السنج الشارع اللي أمان يتشنجنا تبغاز على الشارع نتبغاز على بأعيننا بنا أيكا سرغنان بنا رابار وسترغنان الناس الناس هون እና እየተቆጣጠርና እያየና ትጓዛለች። መርከቢቷ በእኛ ቁጥጥር ስር በእኛ እይታ ስር ስትንቀሳቀስ የህዝቦችን ግን ከሰማይ የወረደው ዝናብ ሲደመር ከምድር የፈለቀው ዝናብ አጥፍቷቸዋል። እንዲህ ለምን ሆኑ ካላችሁም ጀዛአን ምንዳነው አላላ ምንዳነው ለምን ከነ ኩፍር ክህደትን ለመረጠ ሰው ለካደ ሰው الله جل وعلا بالذات من الجدس لها ويسره كمتاتان وكتات من دانه ولنا وكتات أغرقنا قوم نوح انتشار اللي عبدنا نوح ونزوجنا تفانو نوح زد ايمتها بالسامة لفتا ومجرش عوكتو كدت سلغنو نقر منو كنو بلال يا الله انت ابستا السميت عند بارياو لكو ያዳራው 950 አመት እንዲለፋ አደረገ። ህዝቦቹ ደግሞ የዚህ 950 አመት ዳዕዋ አይጥማችሁ ብሏቸው በስተመጨረሻ ነብዩ ባነሳው ጥያቄ رب العالمين ለህዝቦቹ አጥቷል። አጂብ የሆነ ትዕግስት ነው። አጂብ የሆነ ህልም ነው። ከዚህ የሆነ ህልም ነው። ስለዚህ በጎርብ መጥለቅለቅ የሚዝቦች መጥፋታቸው ለክህደታቸው የተሰጠ ተመጣጣኝ የቅጣት ምንዳ ነው ይሆናል። ወለው ቀርተረክናሃ ይችን መርከብ እኮ በእርግጥ ትተናታል አላማ ወለቀድ በእርግጥ ተረክናሃ ትተናታል አየተን ተአምር ትሆን ዘንድ ትተናታል። فهل من مدكر فهل من معتبر ومتعب كما كاكلاته يلين تارك سنته يلين مكرنا نبسس ألم دي قال لما فتعلاته ستكره ونزي مدر يمتعته الهاي أنك أبلم ستكره ممريعون ودقون ستوروري دنيا على عند النفذ والباك في القوان أملاكاته هكتاته عند المتين زمنا تبسسه فهل من مدكر كنان تمكاكل من مكرنا مدسل سوء ألم دي قال لا يهي الله كنون تارك بالتماري يتشالي هنا من الوقت قالوا تشاند ومسلاته جدنا جدية والي اشترار علي ورح مركب تادلنات الله ومن مرين الله ولقد تركنا تلك الحادثة الطوفان عبرا فهل من مدكر وعندما ولقد تركناها ومن ينهز وجن تارك برقت تتنوال بتارك مزقفوز صفره لكمت عدر جنوال فهل من مدكر تدا مهلكا زوجو سيستباب بني كمدرقت اندال افاناتشا وتارك لا يتفينو كرسال የተቀመጠ የተመዘገበ ታሪክ አለና ይሄን ታሪክ ያያያችሁ ለምን ትከራላችሁ? ለምንስ ነው አምላክን ማትቀበሉ? ፈሃል ምን ምደቱ እንኳን ከናንተ መካከል ይሄን ታሪክ ከሚሰሙ ሰዎች መካከል የሚደሰጽና የሚመከሰው አለ እንዴ? ካለ እንግዲያውስ ከሚነገራችሁ መልእክታው ይቃል እንድትደሰሱ ትጋበዛላችሁ። ፍቅርካ انديت نبر مسلو يا محمد عذابي قطاتي انديت نبر مسلو يا نور ما استنقكايش استنقكالو امكرالو اغسي صالو بريسلوچ اماكاجنت وين حلو نور ما استنقكانا تغساس انديبلو انديبلو تكذيب الكفر سمرتو قطاتي دغمو فكيفكان انديت نبر مسلو يا محمد قطاته يما يدغم لذينه ان اخذ عزيز مقتدر ان اخذه عزيز مقتدر يا الله سبحانه وتعالى اياز برتول يفصم من يعطي من يشمت ما يشم لذلك الله يقوينا لنجي ايتو يقوينا لنجي انتو املاكه سويت اسموت انند غزي عند جلسه بيرين يقطر سويت ዱንያ ላይ ሲፈጅ ታውታለች የትም ማህዳት ከአላህ ጀል ወዓላ ቁጥጥር ውጪ በፍጹም አይደለም። ምናልባት እስኪ ዘውድራስ በትዕግስት ረብ ዓለሚን ጉዳይ ያየናል። ምናልባት ይህንን የሚያደርግበት ሌላ ጥበብ ሌላ ምስጢር እንደሚኖረን ተስፋ እናደርጋለን። ፈከይፈ ካነ ዒዛቢ ወሊድ ታዲያ ማስጠንቀቂያና ቅጣት እንዴት ነበር መሰለ ሚገርም እኮ ነው። ولقد يسرنا القران قران برغت اغرتنا ولقد برغت يسرنا اغرتنا القران قران برغت اغرتنا لله قران برغت اغرتنا فها للذكر لممكرنا لمدسس يفلق سو قال قران بتكفل اغرتنا بتكفل اغرتنا فهل من مدكر هذا يمنكرنا يمدسس كما قلت لك قال لما قرآن قرن من نمسو من نمسو قرآن أنبوه للردائك مثلا عربي نعقوانك وكاوبك كاوب كعربي نعقوانك وتناداري وطي يونو أكالوش من دنيا عينتي كمش لقرآن تكرت كسدت لقرآن تكرت كسدت مدروش طولنا مدن يوسف سيد እንዴት እማይፈታ አይገባችሁም ይባል ካልገባችሁበት እንደማገኝ እስልምና ቁርአኑን የትኛው እምነት ተከታይ አንድ ነው ይረዳዋል? ዘር ነው ቀላል ምክንያቱም አላህ አንድ ነው ይለዋል። የአምላክ ብቸኛ ነው አልወለደም አልተወለደም ሙሐመድም ሰው ናቸው። ከሰዎች መካከል ግን መልእክቱ እንዲያደርሱለት አላህ ጀለ ወዓላ ይመረጣቸው ሰው ናቸው። በቃ ግልጽ ቋንቋ ነው። ሰው አይመለክም፣ ድንጋይ አይመለክም፣ እንጨት አይመለክም። ወደዚህ የምድር የዘረጋው አካል ህግና ስርዓት አወርዷል። በዛ ህግ ተዳረሩ ነው። ሌላ እኮ ምንም አይነት ስራ የለም። ምንም ውስብስብ ነገር የለም። የማይገባ ምናምን ነገር የለውም ቁርአን ውስጥ። ለምን አላሁ ጀለ ወዓላ ወለጥንስር ነው ቁርአኑ። እኔ ወላሂ ነው የምላቸው። አንዳንድ ጊዜ ሰዎች የጻፉት መጽሐፍ ይከብዳል፣ ውስብስብ ነው። እነሱ ፈልጋችሁ ያን ነገር ለምን እንደጻፉ ካልጠየቃችሁ የማይገባችሁ ብዙ ነገር አለ። ቁርአን ግን ትንሽ ተጋካላችሁ በጣም ግርማ ቀላል ነው። ቀላልነት እንደውም ማሳያ ይሆን ዘንድ ቁርአንን ዛሬ በጣም ቀላል ከመሆኑ የተነሳ ቁጥር ስፍራቸውን አላህ ብቻ የሚያውቃቸው ሰዎች በቀላሉ የሶስት ዓመት የአራት ዓመት የአምስት ዓመት 30 ጅብ ቁርአን በቃሉ ታገኙታላችሁ። ሽማግሌ በቃሉ፣ ወጣት፣ ጎልማሳ፣ ህፃን፣ ሴት፣ ወንዱ በቃሉ ይታል። እንደዚህ ደግሞ እንደ ቁርአን በትልቅ ሆኑም ያለው መጽሐፍ ሆኖ በቃል የተጠና ነገር አላውቅም ብሎ ያለ ካወቃችን ብሎ ከበርሱ መጨረሻ ላይ ተነገኛላቸው። አላህ ገር ነው። ማንም ሰው በቃሉ ይዛው፣ ማንም ሰው አንድ ቤሉ ዘንዳ፣ ማንም ሰው ለመማር ቀረብ ካለ እንደ ቁርአን ገርና ቀላል ትምህርት የለም ነው። ስለዚህ ጠጋ በሉት እንጂ አይከብድም ቁርአን። ቻይንኛ ውስብስብ ነው፣ እንግሊዝኛ ራሱ ከባድ። ቁርአንን ግን ጠጋ ካላችሁት በጣም ቀላል ልትረዱት ልትገነዘቡት የምትችሉት መጽሐፍ ነው። አላህ ግን ምንድን ነው የሚጠይቀው? ፈሀይቡ ሙደኪር፣ ከእናንተ መካከል የሚገሰጽ ነው የሚመከር ካለ ይኸው ቁርአኑ ቀላል ገር አድርጌ አውርጃለሁ ነው። እናንድ ጊዜ ስትጠየቁ የሚከብዳችሁ ይህንን ገርና ቀላል ቁርአን ለመረዳት የተገራ ስብዕና ስለሌለ እኛ ጠነከርን እንጂ ቁርአኑ ስስል ወላሂ ሌ ቁርአኑን ጠጋባልኩ ቁጥር ሁሉ ያነበው ሊረዳው በጣር ቁጥር ሁሉ ግልጽ ግልጽ ሲል ነው ያለ። በራቅ ቁጥር ደግሞ ሁሉ ያወቅኩት ይጠፋል። ስለዚህ አትጠራጠሩ። ጠጋበሉት ቁርአን ገር ነው፣ ቀላል ነው። አንዳንድ ጊዜ ቁርአን 30 ጊዜ ቁርአን ተፍሲር ቁሩ ማንም አይሸውዳችሁ። የፍጡራን ሀሳብ ከማስተናገድ ይልቅ እውነትን በተመለከተ የሚያዋጣውን ህይወት መስመር በተመለከተ እንደ ቁርአን ግልጽ ያለ መጽሐፍ አታገኙ። ስለዚህ አላህ ሱብሓነሁ ወተዓላ ይህንን ቁርአን ከሚረዱት መልካም ባሮቹ መካከል ያድርገን። فهل من مدكر مالك؟ فهل من متعب من واعظه؟ قرآن بالنسة أتشو تمساسوك إما مكروك من مدكسوك ما كلا أتشو الله مؤتمر من قصصه وزواجره. قرآن لا يمين نقدر تاريكو تشاك نزا تاريكو تشل لمردات ونبدل زبنا لما استمتر زبب جهونا أكال الله. قرآن السبيفة لكلا أتشو نهان سونات تقدام أتسكر أتسرق ዘምታት ፈጽሙ እንላቸው ቅዱሳቶች አሉ። እነዛን ተቀብሎ በመተግበር ፈቃደኛ የሆነ ሰው አለ ካለ እንግዲያውስ ይሄ ቁርአን ገር ነውና ተጋበሉ ይችላል። وفي الحديث الا تعليم القران والاشتغال به ባዲስም ደረጃ ቢሆን ቁርአን ሰዎች ሲማሩት ተጋስሉ ገርና ቀላል እንደሆነ የሚያሳዩ ነገሮች እንደዚህ ባሉ لانه قد يسره الله وسهل تسهله على من يشاء من عباده فحيث يسهل حفظ للصغير والكبير العرب والعجم. قال سعيد بن جبير يسرناه من حفظ القرآن. قرآن لما انبغل بك ألا ما أقناته أنبغل لما رباته قرآن الجراد بن الولان سعيد بن جبير وليس فيه وليس شيء من كتب الله تعالى يقرأ كله ظاهرا إلا القرآن. مدرقات سرعي كالله قرآن وجهه በቃል የተሸመደደ መጽሐፍ አታገኙም። ካገኛችሁ ደግሞ መናገር ብቻ ነው፣ ሌላ ምንም ችግር የለውም። ወል ጅምላ ወቀድ جعل الله القرآن مهيئا ومسهلا لمن أراد حفظه وفهمه إلا الاتعاظ أو الاتعاظ به. ቁርአንን በቃል ማጥናት ተፈልገ ቁርአንን መረዳት ፈልገ በቁርአን መደሰት ፈልገ ሰው ካለ ተብሳጭ ግልጽ እና ቀላል ቁርአን ምሰጣቸው ምክሮች ምንም ብዙስ ነገር ይላችሁ ይገርማችሁ ቀላል በቃ አትስረቁ በቃ ለአንድ ጌታ ብቻ ስገዱ ከአንድ ጌታ ውጪ የምታመልኩለት የምታርዱለት የምታጎበድዱለት እጅ የምትነሱት አካል የለም ወደዚህ ምድር ከዛች ዘር ጠብቆ የፈጠራቸው አምላክ እሱ ነው እሱን ብቻ ተገዙ በቃ ቀላል ገሪሆነ የቁርአን ህግ የቁርአን መመሪያ ይህን መመሪያ በትክክል የተቀበሉ ሰዎች ለዚህ አምላክ እጅ ብላቸውን ሰጥተው ለእሱ ተገዝተው ያልፋሉ ስለዚህ ይህንገር ቁርአን ጠጋ ብሎ ለመማር ይህንገር ቁርአን ጠጋ ብሎ ለመረዳት እና በምክሮቹ በተምሳሶቹ ለመመከርና ለመደሰት ዝግጁ ናችሁ ኢንሻአላህ ከበላት አድን የአይሁድ ህዝቦች በእርግጥ አስተባበሉ ይላል አላህ አድ ማለት የነቢዩላህ ውድ ህዝቦች ናቸው የሁድ ታሪክ ለብቻው አለ የኑህ ታሪክ ለብቻው አለ እንደየ አስፈላጊነቱ ከቅሶሱ ለአንቢያ ላይ ማየት እንችላለን አሁን ግን ለምክር ያህል ይህንንም ታሪክ ቅንጭብ አድርጎ ስለመጣ እኛ እንድትሉ አንገባም ቅንጭብ አድርገን ያሉ ከዘበት አድ የአድ ነገዶች አድ የነገዱ ስም አድ የነገዱ ስም ነው ወደ እነሱ የተላከው ነቢይ ሁድ ነው የሁድ ህዝብ ጀሎ አላ ጠንካራ ጉልበት ሰጥቷቸው ነበር በጣም ብርቶች ጀግናዎች የስራ ሰዎች ነበሩ እነዚህ አካሎች ሁድ ልከላቸው ማስተባበልን ሲመርጡ እኛ ደግሞ እነሱን ከምድር ገጽ አስወግደናል ቀጥተናቸዋል ከከይፈ ካነ አዛቢ ወንጀል እነሱን የቀጣሁት አቀጣት እንዴት ነበር መሰለ ያ መሐመድ ወንዱር ማስጠንቀቂያም እንዴት ነበር መሰለ ይላል እንደዚህ በቀላሉ የሚገለጽ አይደለም አላህ ይገስጻል ይመክራል ያስጠነቅቃል እንዲህ ስትል ሚስተር ምጃን ደዛሁ ፈርጣማና በቀላሉ ፍጡራን ያመጡትናችሁ እንኳን አላህ አቋር ነው ዛሬ አሜሪካን ምትባላለ የሆነ ሀገር ላይ ከዛተች ከዘወሮች ነገር ምጃን ዘክተመረስ መልሳት ይላል አይደለም ምትኖርበት አገር ላይ መንግስታቶቹ ይሄን ህግና ስርዓት ጠብቁ ይላል አንጠብቅም ካላችሁ ያስጠነቅቃሉ ይመክራሉ ያስተምራሉ እንድካላችሁ የሚወስዱት እርምጃ ምንም ሸክል ነው ለእናንተ ነገር መንገድን አያስፈልግም አምላክም ህዝቦች እንዳይቀጡ ያው አላህ ከፍጥሯን ለማመላለስ መመሳሰሉ አይደለም ህዝቦች እንዳይቀጡ የእውነት ደጋፊዎች እንዲኖሩ የተላከላቸው ነገር እንዲያከብሩ ያወረደውን መጽሐፍ አምላክ ያወረደውን መጽሐፍ እንዲያነቡና እንዲያስተነትኑ አእምሯቸው እንዲጠቀሙ ይመክራል ያስመክራል ይገስጻል ያስጠነቅቃል እንዲህ ብለው አሻፈረኝ ብለው ሲሸሹ ወዲያው የቅጣት እርምጃ ይወስዳል ከዛ በኋላ ግን አንድም የሚያመጡ አካል የለም እናንተም ጭምር ማለት አላያችሁ አላህ አሁን በጣም ሀያላን የሚባሉ ግፍና መከራ በዛባቸው አገሮችና መንግስታቶች አሉ አይደለም እነዛ ህዝቦችን አላህ ጀለ ወዓላ የሰው ኃይልን አያስፈልገው አንድ ጊዜ ንፋስን ሲልከው በቃ ምይት ይጨብጥ ባተው ግራን ምዳብ ከዛ አላህ እነሱ ለመቅጣት ያሰበውን ያህል ከቀጣቸው በኋላ ንፋሱን ይወስደዋል ግን فهل من مدكر አረባካችሁ የሚያምላክ ቅጣትን ለምን አታስተነትሩ ለምን አትልከሩ ሲባሉ ነው አምላክ ከማለት ይልቅ ምንድነው ተፈጥሮ ስርዓት ነው ተፈጥሮ ለመቆጣጠር ቴክኖሎጂ ይፈጥራሉ ይታገላሉ ይቆርጣሉ ይፈልጣሉ ዛሬ ጃፓን መሬት መንቀጥቀጥን ለመቋቋም የተለያዩ ነገሮች ለመስራት ሞክራለች ነገር ግን ጥናቶች እንደሚያመለክቱት ከ50 ዓመት በኋላ ጃፓን ምትባል አገር ሁሉም ቴክኖሎጂ ተጠቅማ አገሯን ህዝቦቿን ራሱ ማቆየት የምትችልበት አቅም እንደሌላት ነው ምሁራን እየተናገሩ ያለ። የሰው ልጅ አቅሙ ደካማ ነው። አምላክ ፊቱን እስኪያዞርበት፣ ሊቀጣው እስኪወስን፣ ሊይዘው እስኪፈልግ ይፍጨረጨር ከሆነ እንጂ አሁን አይታችኋል፣ ኢትዮጵያ ውስጥ አንድ ሰው ወንጀል ቢሰራ ካሉት ኢትዮጵያ፣ አሜሪካ ወይም ባለፈው ስምምነት ቃሉ ህጋቸው ማሽ ናቸው ወንጀል የሰራ ሰው ፍጹም አመልጥ የሚባሉባቸው ሀገሮች አሉ። እና በነዚያ ሀገሮች ውስጥ ወንጀል ስሩ በቃ አታመልጧቸው፣ እስኪሏችሁ ድረስ ትጨረጨራላችሁ። ከአንድ ቤት ወደ አንድ ቤት ትደበቁ ሆነ። ነገር ግን የሆኑት ሰዓት መዳፋቸው ስር ነው የምትወድቁት። ዛሬ ኢትዮጵያ ላይ ሰው ወንጀል ስርቱ በቀላሉ መምለጥ የማይችልበት ኮንዲሽን አለ። ስለዚህ በአምላክ ህግና ስርዓት ውስጥ ሰዎች ሰው እንደሆነው፣ ሰዎች ምድርን አበላሽተው፣ ሰዎች ፈጣሪን አናቅም ዞር በሎ ከፈጠርከን ይበቃል ስላንተማ ስላን ፈልግም ብለው እንዴት ብለው ከሱ እይታ ከሱ ቁጥጥር ከሱ ቅጣት ውስጥ መመቸች አረ አይታሰብም። አእምሯችሁን ካሰራችሁ አእምሯችሁን እንደሚላ ታውቃላችሁ። እውነቱን ነው የሰው የምናገር ነገር እውነቱን ነው። የአምላክን ህግና ስርዓት ጥሳችሁ ጥሰን መጓሉ የጠጡ የጨፈሩ እየበሉ እየጠጡ እንደ እንስሳ መኖሩ አዋጭ አይደለም ብሎ ብላቸው አምሯት ብጠይቁ። ስለዚህ ወገኖች አላሁ ጀለ ወዓላ ቁርአንን አቅላችን ከሚመክራችሁ ሰዎች ያደርገል እና የአድ ነገሮችን ዝንብልከንላቸው አስተባበሉ ሁሉልከንላቸው አስተባበሉ እና ማስጠንቀቀን መክረን ዝናበቃ በስተመጨረሻ ቀጥተናቸው በምን ሲባል እና አርሰልና አላህ እና ኮልከናል አለይሁም በነሱ ላይ ልከናል አለ ምን ሪሃን ንፋስ ልከንባቸው አለ ሰርሰርና ያ ንፋስ ደግሞ ኃይለኛ ማለት ሰርሰር ማለት ኃይለኛ ሳይሆን ሸዲደን ሸዲድ ብሩዳ ይባላል በጣም ቀዝቃዛ እንደዚህ ነው ሸዲድ ሶውቲ ድምጽ ያለው ፍያለ ምጭ ማለት ያለ ምጮ አደገኛ ቅስቀሳ ያለ ድምጽ ያሰማ የሚሄድ ንፋስን በአድ ህዝቦች ላይ ያከነባቸው ፍየውሚ ነህስም በገደብስ ቀላል ያከነባቸዋል በገደብስ ቀላል በነሱ እይታ ያቀን ታሪካቸውን ያበላሸ ያቀን ታሪካቸው ሁሉ የተበላሸበት የተረገመ ቀን በነሱ አስተሳሰብ ኦኬ በዛ እድለቢስ ነው ብለው የሚያስቡት ቀላል እነሱን በላክ ነው ንፋስ ሳቢያ ሙስተምራ ያ ንፋስ ደግሞ ቋሚ ነው አለ ሰባ ለያሊ ወሰማንየተ አያ ሰባት ለሊትና ለስምንት ቀናት ያለማቋረጥ ንፋስ ነበር። ሲነፍስ ታዳ እያንዳንዱን ግለሰብ ብድግ ያደርግና ወደላ ወስዶ አንበትና የሰውነቱን ክፍል ብትን አድርገው ይለዩና ውስጡ ያሉ ነገሮችን ሁሉ መነቃቅሮ አውጥቶ ምርምን አድርገው ልክ እንደ ከፍት የቴምር ግንድ ወይም ባሉ አድርገው ያስቀርበዋል። በጣም ከባድ ንፋስ ነው የሚሉት የተፍሲር ዑለማዎች። እማ አርሰልና አለይህም ሪሐን ዓሲፈን ባደት ሸዲደት አልሪህ ወሰውት ድምፁና አነፋፈሱ በጣም ኃይለኛ የሆነ ንፋስ ነበራቸው። في يوم نحسن في يوم مشؤوم دائم السؤوم فقط الناس زند الدلابيس يمبال قلال الله زند الدلابيس يمبال قلال اندون قلاته تشوك مدر جد ستوى الدرجات كان اندون متن ياكن طرقن بالناس اذفادر ياكن للناس الدلابيس كان تاريكات شو سبقنات شو هوتات شو تنقابت كاننا በዛ ቀላል በተከታታይ የሚነፍስ ንፋስ ያክንባቸው ያክንባቸው እስተመረ አለይም ሽኡሉሁ ፈለም የቀምም አሐዱ ኢላ ሀለቅ ይገርማችሁ ነገር በሰባት ትልልቅ ከስምንት ቀን ጋር ንፋሱ በቋሚነት ሲነፍስ የዓድ ነገድ ሆኖ አንድም ሰው አልቀረም። ያስተባበለ ነቢዩን አልቀበል ያለ አንድም ሰው አልቀረም። ሁሉም ከምድር ገጽ እንዲጠፉ ሆነ ማለት ነው። لانه يوم اتصل فيه عذابه الدنيويه بالاخرى واقم مالك للناس بلبس كتباله كتباله بثمن عندي دنيا لا تقطع ወዲያው ወደ አኺራው ቁጣት ደግሞ ተሸጋገሩ። ስለዚህ ሪሚያው ቁጣት ከአኺራው ቁጣት ጋር የተገናኘበት መራራቅ ነው ለአድ ህዝቦችና በዚህ ቅላይ ነው የአድ ወገኖችን ከምድር ገጽ ያስወገዱ ነው። አብዛው አባት ነው ወቅት አንድ አፍን ጨለ تنزع الناس يتشرفاس تنزع ما يتطلع الناس سواتر كيال الزفوتا مكل مزيز زارغات هوت أتشاهد كأنه مزيز زارغات هوت أنه زاتشو كرر فراد أنه تاتشو مكس تادر قلنا نفاسو مستاتشو اللو مدر كنس سادر يوت أولا كأنه كررت الناس مسلاك من دون المسلوك أعجاز نخرين يتيغر الدنج مسلاك منتعر ወዲ ክርስቲያን ባዶ ማለት ነው። እንደ ሸምበቆ አታቻል የተብር ግንብ ነው ውስጥ ተወርብሮ ሲታይ ባዶ ነው። ቀደም ደስ ለክፍት ንፋስ ያት መጣመ ከያልበት ቦታ ልክ እንዳርጋ ተስላቸው ነው አንገታቸውን በጥሳ ውስጣቸው ነገር ሁሉ በጥስ አርጋ ታወጣና ባዶ ታስቀራቸዋል። ከዛ በስተመጨረሻ አንጥታ በየከተማቸው ላይ ተዘረግፋቸው ነበር ማለት ነው። አላህ ومن يعاد هزوه مرارا مدرا وقت أتاستاو سبنا له وكيف كان عذابي ونظر رمضت مدر مسلاك عذابي مسلا يوصر كتا قطعة المجانة ونظر عستنك أتشو نظر انبسلي يوصر كتا قطعة المجانة إما استنك أكي فسامي انبيت مدر مدر تارك ملس سبنا شؤيت قرآني من مانبه اللي እናንተም ትመከሩበት ይሆናል ይሆናል የተደሰተ ቁርአን ልብክሩ ሁሉ ልብክሩ እንቀጥለው ድርስ ላይ የምናየው ይሆናል። የነሱን ታሪክ የሄድን ታሪክ በየቦታው በስፋት የምናየው ነው። ካልሆነ ወይም እንደያስላግነቱ ከታሪክ መጽሐፎች ከነቢያቶች ታሪኮች ላይ እንዳንድ ትርሽን እንቀጥለው ብዙ መስጠት እንችላለን። وعلم الله إياكم للذين يستمعون القول فيتبعون أحسنه يأبي الزهد باتش مسلمون كالأنتر الجمري اسكها يكتب يبدأ بجعله الله بسمعنا من نتبقى مسويت شابر ده بربط أن نتبقى كافتوك قرآن زي المتكتات تبقى تسفى در جعله أفكا تبجزة الله خير سوزي رمضة مارنة مرتلا يأبي باتش መጨምሮት ምናልባት ራሳችን ማሳብ መታከልበት ነገር ካለ ተፈበሩ ማይክ ፍሪ አብሄድ ዘቱ ይሁን። እንደባችሁ ነገር ከጥሙ ሰላም አለይኩም አለያስ ማይ ማይክ ይችላል አይታየኝ። ሰላም አለይኩም አለስኩ ይዘሻል ግብል ለኔ አይታየኝ። ሱብሃንአላህ ምንም ማይክ ማያዝ አይታየኝም። የኔ ጥያቄ ጀዛኩም ኸይረን ኡስታዝ አላህ ይጨምርላችሁ። የኔ ጥያቄ ምንድነው ኑህ አለይሂ ሰላም እንግዲህ ያው እንደተማርነው 950 አመት ሙሉ ዳዋ አድርጎ በተለያየ አይነት መንገድ ነው ዳዋ ያረጋላቸው እና አላህን ተአምር ሁሉ እየተናገረ ዳዋ ያረጋላቸው ጆሮአቸውንም እየተቀጠቁ እንደውም ላለመስማት ማለት ነው እንደውም እንትናቸውን ሁሉ ሽርጣቸውን ሁሉ ራሳቸው ላይ ተመጥሙ ነበር ላለማየትም ጭምር ማለት ነው። አሁን እነዚህ ሰዎች አላህ Subhanahu Wa Ta'ala አይን ያለያቸው አይውም ያላቸው ጆሮ ያላቸው አይሰሙበትም ያላቸው ሰዎች አይነት ናቸው። ላልብ ያላቸው አስተነትኑም ያለ ያላቸው አይነት ሰዎች ናቸው። ግን አሁን እኔ ጥያቄ ምንድነው እዚህኛ ያለንበት አካባቢ ማለት ነው አንድ አይነ በስር መጥቷል ማለት ነው። ይሄ ሰው አሁን ምንም ነገር የሚያቀው ነገር የለውም ማለትም ያው ከቤተሰቦቹ ክርስቲያን ሆነ እንጂ የሚያቀው ነገር የለም። አይ ኢሳ አለይሂ ሰላም አሁን እንደተሰቀለ ራሱ አይ አሁን ሱራተ ፉርቃን አያ 58 ላይ እንደተገለጸው በዛ በማይ ሞታው አምላካችን ተማካይ ለናል አይደለ ይሄን ይሄን ደሞ እንዳያነበው እንኳን አይን የለውም እና ማንበብ መረዳትም አይችልም። አሁን እንደነዚህ የመሳሰሉ ሰዎች በምን አይነት መንገድ ነው የሚታዩት? አላህ Subhanahu Wa Ta'ala የተጠቀሰ ነገር አለ ወይ በሐዲስ? በርግጥ መጅኑን ከሆነ ያው አላህ Subhanahu Wa Ta'ala አቅሉ እስከሚመለስ አይጠይቀውም። ይሄ ነገር እነዚህ ግን አይነ በስር ሆኖ ያላህን ተአምር ይያዩ እንዳያስተነትኑ ማለት ነው። አላህ Subhanahu Wa Ta'ala በዱንያ ላይ የፈጠረውን ሁሉ አያውም ማለት ነው። የሚታወቅ ነገር አለ ወይ? ይሄን ቢያብራሩልኝ። አሰላሙ አለይኩም። ጀዛከላሁ ኸይር ሹክራን ለኪ። ማለት ከደርሱ ጋር ያገናኙ የሚመስል ነው። እኔንም ያስጨንቀኛል። እኔ ብቻ ሳይሆን ሌሎችም ይሄን ጉዳይ ምናልባት በሰፊ በዚህ ጉዳይ ላይ የተለያዩ ሌሎች ሀሳባቸውን ገልጸዋል። ማለት አሁን ለምሳሌ ጉዳ መናገር ማይችል መስማት ማይችል ሰዋለ መስማት ማይችል መናገር ማይችል ይሄ ሰውዬ ምናልባት ነው መስማትም ካልቻለ መናገርም ካልቻለ በጣም ከባድ ነው። እና ዳዕዋ ለሱ የማደረሻ መንገድ ሁሉ ዝግ ነው። ምንም ቋንቋ ነግረን ነው ይህ ሰውዬ የምናስረዳው። እና ካለው የሰውዬው አላህ ጀለ ወዓላ ሲፈጥረው እንዳይሰማ እንዳያይ እንዳይረዳ ብሎ ከፈጠረው አላህ ቂያማ ቀን ምንድነው የሚለው? ወማ ሀታ ነብዓተ ረሱል ወማ ነዓዝቡ ለነዓዝቡ አትረሳው ወማ ነዓዝቡ ሀታ ነብዓተ ረሱል ይላል። መላእክተኛ ሳምልክ ህዝቦችን አንቀጣም ማለት አንቀጣም ማለት። ስለዚህ እነዚህ ሰዎች በህይወት ነበሩ፣ ግን ሩስሎች እንኳን ቢኖሩ መስማት አይችሉም፣ መናገር አይችሉም፣ ማየት አይችሉም። እነዚህ ሰዎች መልእክት ደርሷቸዋል ተብለው ለመቀጣት የሚጋበዙ አይደሉም። ዑለሞች እንደነዚህ አይነት ሰዎችም ዘመን ፈትራ ላይ ያሉ ሰዎች አንድ ነብይ ተልኮ ሌላ ነብይ እስኪመጣ ድረስ አንድ ነብይ ላክና ያልፋል። ሲያልፍ የዛ ነብይ ታሪክ የተወሰነ ጊዜ ይቀጥልና ህዝብ ጭምር ያለ ጀህል ውስጥ ይገባል። ያ ፈትረተል ወህይ ወህይ የተቋረጠበት ዘመን ላይ የሚኖሩ ሰዎች ያለፈውን ነቢይ ታሪክ ከሰሙ ረጅም ጊዜ ነው። ስለዛ ነቢይ እንዲህ አይነት ሰው ነበር ባህል እንጂ ምንም ታሪኩን ያውቁ። ይሄኛውም ነቢይ አልተላከላቸው። በዚህ መካከል ኖረው የሚሞቱ ሰዎች ቅያማ ቀን በልጅነታቸው ሞቱ፣ እንደዚሁም ደግሞ ልክ ዘመነል ፈትራ ላይ አሉ። ከዛ ባሻገር ደግሞ እነዚህ አሁን እንደምታያቸው መስማት፣ ማየት፣ መናገር ያልቻሉ አካሎች አሉ። ድሮት ራሱ እያሉ ዱኒያ ላይ እንደሌላው ሰው በጆሮአቸው፣ በአቅላቸው፣ በመናገር አቅማቸው፣ በማየት አቅማቸው ተጠቅመው ሀቅ ላይ መድረስ የማያስችሉበት ኮንዲሽን ካለ እኔ እንደምረዳው ዘመነል ፈትራ ውስጥ ካሉ ሰዎች በህፃነታቸው ከሞቱ ሰዎች ጋር ቅያማ ቀን ራሱ የቻለ አላህ እንደነዚህ አይነት ሰዎች ያዘጋጀው ፈተና አለ። እዛ ፈተና ካለፉ ጀነት ገብተው ኮንዲሽን አለ። ፈተናውን ከወደቁ ወደ ጀሀነም ገብተው የሚችሉበት ኮንዲሽን አለ። ምን ማለት ነው? ፈተና ቅያማ ቀን እንደዚህ አይነት ሰዎች ተዘጋጅቷል። ያን ፈተና አላህ ለምሳሌ ወደ ጀሀነም ውረድ ይላቸው ይችላል። አምላካቸውን አክብረው እሱን ፈርተው ቀጥ ብለው የሚሄዱትን እነዚህ ታዛዦች ናቸው ተብሎ አላሁ ጀለ ወዓላ ፈተናውን አልፈው ወደ ጀነት የሚያጫቸው ይኖራል ማለት ነው። ግን ወደ ጀሀነም ግቡ ሲባል እኔ ለምንድን ነው የምገባው? ጆሮ አልነበረም፣ አይን አልነበረም፣ አልሰማ አላ ለምንድን ነው ምናምን ብለው የሚከራከር ከሆነ ማንነት ይሆን ጊዜ ውልም ብሎ ይወጣል፣ እንዲተኛ ማለት ነው። ስለዚህ እኔ መስማት ማየት የማይችሉ አካሎች ለምሳሌ ዝም ብሎ ወላጆቹ የሆነ ቦታ ስለገባ አብሮ ይገባል፣ አይሰማ አያል። በግድ ግን ሰዎች ያመኑበት ቦታ ላይ ገብተው ሚሰሩትን ይሰራል። እኛም ጋር ሊሆን ይችላል፣ ሌላውም ጋር እንደዚህ አይነት ሰዎች የዘመነ ፈትራ ውስጥ ይገባሉ የሚል አረዳዳለን። ከዚህ ባሻገር ደግሞ የጥያቄና መስቀን አሊሞችን ሼክ መሐመድ ሀምዱን ሼክ ሰይድ ሲበሉ በደንብ ጠየቁ በቂ መስታገኛለች ያስባለን። እኔ ግን አሁን የምፈልገው በአስተማርኳቸው ሰዎች ላይ ጥያቄ ካላችሁ የሚጨምሩት ነገር ካለ ጨምሩ። ባይ ማይክ ፍሪ ተፈበሩ። ያው እስልምና ያው ቁርአንን ብታነቡት ከአደም ጀምሮ ከአደም ጀምሮ ኑሕን፣ ኢብራሂምን፣ ሉጥን፣ ሁድን፣ ሳሊሕን፣ ሙሳን ብሎ ዒሳን ጭምር ሙስሊሞች እንደነበሩ ነው የሚነግራል። ሙስሊሞች እንደነበሩ ነው የሚነግረን። እስልምና ጊዜ በኋላ የመጣ እምነት ሳይሆን ከሰው ልጆች ወደ ምድር የመምጣት ታሪክ ጋር አብሮ ተያይዞ የመጣ ሃይማኖት ነው። ለዚህም ቁርአኑን በደንብ ካያችሁት ሰፊ መረጃ ስጣል። ሁሉም ነቢያቶች ፈአነ አወሉል ሙስሊሚን ፈሻር ቢአሊና ሙስሊሚን ምንም እያሉ ሙስሊሞቻቸውን ቁርአን ላይ በተደጋጋሚ ነግረናልና እና ከአደም ጀምሮ ነቢይ ሆኑ በሌላ እምነት ተከተልኳል ብለን የምናየው ነገር የለም። ቁርአን የሚነግረን ነቢያቶች ሁሉ ሙስሊሞች እንደሆኑ ነው። ምናልባት እነሱ ከታሪክ አኳያ በተለይ ዒሳ ዒሳ ነቢይ ሆኖ ወደ ምድር ከመጣበት ዕለት ጀምሮ በእኛ እምነት እስልምናን ሰብኮ እስልምናን አስተምሮ የአላህ ነቢይ መሆኑን ነግሮ እንደ መጽሐፍ ቅዱስ ላይ አባታችን አምላካችን አምላካችን አንድ አምላክ ነግሮ ተናግሮ የአላህን ብቸኝነት አረጋግጦ እኔ የተላኩትን እንጂ የራስን ፍቃድ ነው አልሻም አላደርግም ብሎ ማለት እኛ ቁርአን ላይ የሰፈረውን ነገር መጽሐፍ ቅዱስ ላይ አስፍሮ እንደሆነ ነው እየተነበሙት ማለት ነው። ስለዚህ ዒሳም ጭምር እስልምናን ሰብኮ ለዚህም የባርናባስ ወንጌል ይህንኑ ሀሳብ እንደሚዳራ ራሳቸው የሚናገሩት ነው ሰብኮ ሄዱ። ነገር ግን ኢየሱስ ከሄደ ከሶስት መቶ ዓመት በኋላ ኢየሱስም ወይም ዒሳ በህይወት እያለ ለዚህ እኔ አንድ የምክረው እስላም ኢየሱስ የእስላም ነቢይ የምትል መጽሐፍ አለ። ምናልባት አብ ሀገርም ከጎናችን አለ። ታሪኮችን በዝርዝር የሚያወጣ መጽሐፍ ነው። እንዴት ሰዎች የዒሳን ሃይማኖት እንደደረሱት ቤት ምት እንዳሉት ሁሉ በስፋት መጽሐፈ ታሪክ ያስታል። እንደምንም ብላችሁ በያላችሁበት ቦታ ልምቻችሁ ብታረጉት ደስ ይለኛል። ስለዚህ ከዒሳ ማለት በኋላ ከሶስት መቶ ዓመት በኋላ ነው ዒሳ በሃይማኖቱ ስም ተሰጥቶ የኒቅያ ጉባኤ ነው ነው ያሉ መሳድቅ እና በሄደ ሲናገር ነው ስናት በይበልጥ እነሱ ንገሩ ሄደ ሄደ ግን እኔ ነቢያቶች ሁሉ ሙስሊም እንደሆኑ ከዛ ውጭ ያሉት እምነቶች ከጊዜ በኋላ ስማቸው እንደተቀየረና ያው ከዛ የተወሰነ ጊዜ ዒሳ ካለፈ በኋላ የዒሳ እምነት ተበረዞ ሌላ ስም ከተሰጠው በኋላ በዚህ ስያሜ ሰዎች እየተዋጡ መጡ እና የኒሳራ እምነት የአይሁድ እምነት ቦታ እያያዘ መጣና ረሱል ሲመጡ ቀደም ሲል ከድሮ ጀምሮ የኒሳራና የአይሁድ እምነት መሰረት እንደነበረው እስልምና ከነቢ መሐመድ በኋላ እንደመጣ ተደርጎ ተሳቢ ይመስለኛል። ይህንንም ቁርአን ለመሳሮችም ለአይሁዶችም እውነት እውቅና ሰጥቶ ለኩም ዲኑኩም ወሊየ ዲን መሳሮች እያለ አይሁድ እያለ ስማችን እየጠራ ሁሉ የሚያናገርበት ኮንዲሽን አለ። እንዲህ ስለ ተዋጥና እውነታችን ሆኖ ስላሉ ነው እንጂ ነቢያቶች ሁሉ እስልምና ሰብኮ እንደሆነ ነው ቁርአን የሚናገረው። በሀገር ማይክፍሉ ይፈበሉ በሁለቱም ሀሳብ ነው። በብቻታችን ሀሳብ ቅድም የተነሳውን ሀሳብ ላይ እኛ የሚለው ላይ ያለውን ሀሳብ ብዛት ነው ነው በአረበኛው ቋንቋ ኢና ወይም ናህኑ የሚለው ቃል ተርሙ ፕሉራል ነው፣ ሲንጉላር አይደለም። ፕሉራል ተርም ነው፣ ብዙ ቁጥርን አመልካች ነው። ወንድማችን ካለ ሮም ውስጥ አለ። ነጠላም ገላጭ አይደለም፣ ፕሉራል ተርም ነው፣ ብዙ ቁጥርን አመልካች ነው። ብዙ ቁጥርን አመልካች ለመሆኑ ምንም ኺላፍ ያለው ነጥብ አይደለም። ነገር ግን በሁለት መልክ ይተረጎማል ነው። ተጠቃሚው ካል ሲጠቀመው በሁለት መልክ ይጠቀመዋል። አንደኛ ተናጋሪዎች ብዙ ሲሆኑ ብዙዎችን የሚወክል ይሆናል። ይሄ አሁን ሁላችንም እናወራበት ማለት ነው። ለምሳሌ እናንተም ሁላችሁንም ወክያችሁ እኛ በኢትዮ ሙስሊም ኢንተርፌስ ሩም ውስጥ እናንብብ። እኛ የሚለው ቃል ማንን ይወክላል? 294ታችንንም ይወክላል። እኛነቱ ቀጥታ በብዛት የሚተረጎም ይሆናል። ይሄ አንደኛው ነው። ናህኑ ወይም ኢና ብሎ ሲናገር ተናጋሪው። ሁለተኛው ደግሞ ትርጓሜው ተናጋሪው አካል ነጠላ ሆኖ አንድ ሆኖ እያለ ነገር ግን የብዙዎችን ስራ ብቻውን መስራቱን ኃያልነቱን ለመግለጽ በሱ ስር ሆኖ ሁሉ ነገሮች እንደተከናወኑ ራሱን በከበሬታ መልኩ የሚጠራበት ቋንቋ ነው። ለክ ንጉሶች ራሳቸውን እኛ እንዲሰርተንላችሁ እንዲያድርገንላችሁ በእኛ እንትን እንደዚህ ላይ ደርሳችሁ ብለው እንደሚናገሩት ሰምታይምስ እኛም እንደምንጠቀመው ይሆን አስገራሚና አስደናቂ የሆነ ነገር ሰርተህ አንተ እንዴት አድርገህ ይሄን ነገር ልሰራው ቻልክ ብትባል እኛ ኮነን ትላለህ አይደል? ምን ይሳነናል? አንተ ከበደህን ወይ መቸገራህን ነገር አምጣውኛ ጋር እንሰራለን ትላለህ። ምን ማለትህ ነው? እኛ ኮነን እንዲማረጋለን ብለህ ስትናገር ብዙ መሆንህን መግለጽ ሳይሆን እዚህ ቦታ ላይ የብዙዎችን ቦታ ግን ወስደህ ብቻህን ማከናወንህን እየገለጽክ አምስት ወይ ስድስት ሰው ሊሰራው የሚችለውን አንተ ብቻህን ስታከናውነው ሰው ተገርሞ ሲጠይቅህ እንዴ እኛ ኮነን ታዲያ ሲሉህ አለን ትላለህ። ከቤተሰብ ጋር አብራን ተጠየቅም አለን ለምን አላህ አትልም ብትባልስ? አለን ያው የተለመደ ቋንቋ ነው የእኛነት ነው። ሶ ወደ ጌታ አላህ አሁን እናምጣውና ጌታችን አላህ ስለራሱ ሲናገር እኛ ብሎ መናገሩ ከሁለቱ ትርጉም የቱን ያመላክታል ነው? እኛ የምናምነው ሁለተኛውን ትርጉም አመላካች ነው። አንድ ሆኖ ይያለ ታላቅነቱን ክብሩን የበላይነቱን ለመግለጽ ነው። ለምን ይሄን ትርጉም መረጣችሁ ብንባልስ? ይሄን ትርጉም የመረጥንባቸው ብዙ ምክንያቶች አሉ። ከነዚህ ትርጉሞች መካከል አንደኛው ምክንያታችን ቀጥታ በሆነ ቋንቋ እኔ አንድ ነኝ ብሎ ስለተናገረ። እኔ አንድ ብቻ ነኝ ብሎ አላህ ከተናገረ ወደ እኛነቱ ቦታ ስንመጣ ከዚህ አንድነቱ ጋራ በሚስማማ መልኩ ስንተረጉመው እኛነቱ ምን ይሆናል? የሃያልነት የታላቅነት መገለጫ ይሆናል። አላህ በቁርአን ውስጥ 22 ቦታ አንድ መሆኑን በቀጥታ ቋንቋ ተናግሯል። በቀጥታ ቋንቋ አንድ ዋሂድ የምትለውን ቃል ተጠቅሞታል። ከሱራቱ ልኽላስ ጋር 22 ይሆናል። ቁል ሁወላሁ አሐድ በል እርሱ አላህ አንድና ብቸኛ ነው ይሄን ነገራቸው ይላል። ሶ 22 ቦታ ላይ በቀጥታ ቋንቋ እሱ አንድ መሆኑን ከተናገረ እዚህ ቦታ ላይ መጥቶ እኛ ሰጠናችሁ እኛ ይሄን አረግንላችሁ ቢል ከዚህ አንድነቱ ጋር ስናያይዘው የሰጠናችሁና ያደረግንላችሁ መልእክት ምን ይሆናል? የትልቅነት የሃያልነት መገለጫ ይሆናል ለሚለው አጋዥ ትርጉም ነው። አንደኛው ምላሽ ይሄ ነው። ድምጽ ይሰማል አይደል? ቴርስ አልተሰማው መሰለኝ። ሁለተኛ ደግሞ አሁንም ያንኑ መስመር የምንከተለው ለምንድን ነው? ሁለተኛውን መልእክት ተከትለን እኛነቱን ለክብር ለምን ተረጎማችሁት ከተባለ ከአንድ በላይ ብለን ብንተረጉመው ከአንድ በላይ የሆኑትን በቁርአን ውስጥ ስለሚቃወማቸው። ለምሳሌ ሁለት እኛ ማለቱ ምናልባት ሁለት ቢሆን ነው ወይ እንዳንል አላህ ሁለተኛውን ሲቃወም አገኘነው። ሱረቱ النحل ቁጥር 51 ላይ በሱረቱ النحل ምዕራፍ 16 ቁጥር 51 ላይ وقال الله لا تتخذوا إلهين اثنين አላህም ማለ ሁለት አምላኮች አድርጋችሁ አትያዙ አለ። انما هو اله واحد እርሱ አንድ አምላክ ብቻ ነው አለ። انما الله اله واحد አላህ አንድ አምላክ ብቻ ነው ሁለት አትያዙ አለ። ሶ ሁለት ዮሽን የሚቃወም ከሆነ እኛነትን እንዴት ወደ ሁለት እናመጣዋለን? ለዛ ያግዘናል ማለት ነው። እንደገና ደግሞ እንቀጥል 3000 ቢሆን ብለን ደግሞ እንዳንተረጉሞ 3ን ሲቃወምም አገኘ ነው። ሱረቱ ኒሳ 171 ላይ በሱረቱ ኒሳ 171 ላይ ወላ ተቁሉ ሰላሰቱን 3 ናቸው አትበሉ ይላል አላህ ክርስቲያኖችን እንተሁ ኸይሩ ለኩም ከዚህ ተግባራችሁ ታቀሩ ለእናንተ የተሻለ ይሆናልን አለ። ስለዚህ 3ነትንም ከተቃወመ ስለራሱ ግን ሲናገር እኛ ብሎ ከተናገረ ይሄ እኛነቱ አሁንም ከብዛት ጋር የሚያያዝ አይደለም። ከሶስትም በላይ ብለን እንዳንተረጉመ በጥቅሉ ደግሞ ያንን ሲቃወም አገኘ ነው። የት? ሱረቱ المؤمنون ቁጥር 91 ላይ በሱረቱ المؤمنون ቁጥር 91 ላይ متخذ الله من ولد وما كان معه من اله الله ከልጅ አንድንም አልያዘም ከሱም ጋራ ሌላ አምላክ የለም ኢቨን ያ ቢሆን ኖሮ አለ እንደሚባለው ሁለትና 3 4 የሚጠሩ አማልክቶች ቢኖሩ ለዘሃበ ኩሉ ኢላሂን ቢማ ኸለቅ እያንዳንዱ አምላክ የፈጠረውን ነገር ይዞ ለብቻው ይገለላል በመገለልም አበቃም ወላዓላ ባዕዱሁም አላ ባዕዲን ከፊሉ በከፊሉ ላይ የበላይ ለመሆንም ይሞክር ነበር አንደኛው በሌላኛው ላይ የበላይነቱን ለመቆናጠጥ የዚህኛውን ፍጡር ሲያጠፋ ያኛው ደግሞ የዚህኛው ፍጡር ሲያጠፋ ማለት ነው። ዝሆንና ዝሆን ቢራገጥ የሚጎዳው ሳሩ ነው እንደተባለው ጀስት እንደ መፈንቅለ መንግስት ማለት ነው። ህይወት ያለው ነገር በምድር ላይ አይኖርም። ሶ አላህ አንተ ሁለትነትን ሶስትነትን ከዛም በላይ ብዛትን በቀጥታ የቁርአን አንቀጾች ከተቃወመ ስለራሱ ግን እኛ ብሎ ከተናገረ ይሄ እኛነት አሁንም የክብር መገለጫ እንጂ የብዛት መገለጫ አይደለም ብለን መደምደም እንችላለን። ይሄ ሁለተኛ መልስ ነው። ገባህም? እንግዲህ የመጀመሪያው ቀጥታ አንድ ነኝ ስላለ በየሃለው። ሁለተኛው ደግሞ ከአንድ በላይ የሚለውን አስተሳሰብ በዚህ መልኩ ቁርአን ስለተቃወመ እኛነትንም አንተረጉመውም። ሶስተኛ ላይ ደግሞ እንሂድ። ሶስተኛ ደግሞ እኛነትን የተጠቀመበት ቦታ ኮንቴክስቹዋል ሚኒንግ አገባቡና አጠቃቀሙ በራሱ ከአንድነቱ ጋር የሚገናኝ እንጂ ከብዛቱ ጋር የሚገናኝ አለመሆኑ ምን ማለት ነው? አላህ ስለራሱ እኛ ብሎ እንደሚናገረው እኔም ብሎ ይናገራል። ነገር ግን እኛነትን የተጠቀማቸው ቦታዎችን ሁሉ በቁርአን አውጥተ ብታያቸው እነዚህ አያቶች ወይም አንቀጾች ምን ይባላሉ? አያቱን ኒዕማ የጸጋ አንቀጾች ናቸው የሚባሉት። ስለውለታ ብቻ የሚናገርበት ቦታ ነው እዚህ ቦታ ላይ የሚጠቀመው። ኢና አዕጠይናከ ሰጠነ አንዘልና አወረድን አንአምና ለገስን ኸለቅና ፈጠርን ወጀአልና አደረግን እንደዚህ አይነት ውለታውን የሰራውን ድርጊቱን የሚናገርበት ቦታ ላይ እኛ ይላል። ተውሂድ ላይ ግን ሲመጣ እኔ ብቻ ነኝ ያለው። ፈተቁን ፍሩኝ ፈዕቡዱን አምልኩኝ ተመልከተ እዚህ ጋር ፈሰሊ ለረቢክ ለጌታህ ብቻ ስገድ ይላል። አንድም የቁርአን አንቀጽ ላይ እኛን ፍሩን እኛን አምልኩን እኛን ተገዙን ለኛ ብቻ ስገዱን አላለም። ሶ የኢባዳ ፓርት ላይ እኔነትን በጠበቀ መልኩ ያስከድና የሰራው ቦታ ላይ ውለታን የሚገልጽ አንቀጽ ላይ ግን እኛነትን ከተጠቀመ ይሄ እኛነት የምን ትርጉም አለው ማለት ነው? የሃያልነት የክብር መገለጫ ይሆናል። አለበዛማ ብዙ ከሆነ ለናሁና እንኳን በአንድ የቁርአን አንቀጽ ላይ ለምን ለኛ ስገዱ አላለም? ለምን እኛን አምልኩ አላለም? ለኛ ጾሙ ለምን አይልም? እኛን ለምኑን ለምን አይልም? ወኢዛ ሰአለከ ኢባዲ አንኒ ፈኢኒ ቀሪብ ያለ እኔነትን ይጠቀማል። ስለዚህ ኮንቴክስቹዋል ሚኒንጉ የገባበትን ቦታ በራሱ ምንን ያሳያል? እኛነት ከክብር ጋራ የሚያያዝ እንጂ ከብዛት ጋራ የሚያያዝ እንዳልሆነ በዚህ መረዳት ይቻላል። ይሄስ ግልጽ ነው አንተ ወንድሜ? አራተኛ ደግሞ ሌላ አሁንም አላህ እኛ ብሎ ስለራሱ ሲናገር እኛነቱን ከአንድ በላይ ብለን እንዳንተረጉመው የሚያግዘን ምንድነው? በቅዱስ ቁርአን ውስጥ ለናሙናና ትምህርት እንዲሆን ሌሎችም አንድ ሆነው ግን ሲጠቀሙት አገኘ። ሌሎችም አንድ ሆነው ግን ተጠቀሙት ስለራሳቸው። ምሳሌ ኸድር አለይሂ ሰላም ከሙሳ ጋር ያለውን ቂሳ ታውቁታላችሁ። ሱራቱል ካህፍ ላይ አብረው ሲጓዙ የተከሰተ ክስተት አለ። ቁጥር 74 ላይ ፈንጠለቀ ሁለቱም አብረው ተጓዙ ሐታ ኢዛ ለቂያ ጉላማን ፈቀተለ አንድን ወጣት ልጅ አግኝቶ በገደለው ጊዜ ማን ኸድር ፈቀተለ አንድ ሰው ነው እንግዲህ ገዳይ ተመልከቱ እዚህ ጋር ገዳይ አንድ ሰው ነው። قال اقتلت نفسا زكيه بغير نفس ንጹህ የሆነ ነፍስ ለሞት ማበቃውን ወንጀል ያልሰራ ወይም ሌላ ነፍስ ያላጠፋ ትገላለህ እንዴ? لقد جئت شيئا نكرا በርግጥ መጥፎ የሆነ ስራ ነው የሰራው አለው። ከዛ ኸድር ከኔ ጋራ ሰብር ማድረግ አትችልም ማላልኩህም እንዴ አለውና ሄዱ። ሌላ ክስተት ተከሰተ። ቁጥር 80 ላይ ግን ምን ብሎ መለሰለት? ስለ ልጁ መገደል አሁን ምስጥሩ ሱራቱል ካፍ 80 ላይ ነው ያለው። ወአመል ጉላሙ ያ ወጣቱ ታዳጊው ልጅማ አለ ኸድር ሲናገር ፈካነ አባዋሁ ሙእሚነይ ወላጆቹ ሙእሚኖች ናቸው እሱ ካፊር ነው። በዚህ ክህደቱ ካደገና ነገ የጥንካሬው ደረጃ ላይ ከደረሰ ፈኸሺና አን ይርሂቀሁማ ጡኽያነን ወኩፍራ ቤተሰቦቹም ትዕቢትና ክህደትን እንዳያስገድዳቸው ስለፈራን ነው አለ። አሁን መሐለ ሻሂዱ ማስረጃዊቱ ጋር ነው። ፈኸሺና ፈራን የሚለው ላይ ነው። ለምን ፈኸሺቱ አላለም ኸድር? ፈራሁኝ ለምን አላለም? ፈራን ያለው ከማን ጋር ሆኖ ነው? ከሙሳ ጋር እንዳይባል ሙሳ የድርጊቱ ተቃዋሚ እንጂ ተባባሪ አይደለም። እንደውም በቀጣዩ አንቀጽ 81 ላይ ቀጠለና ፈአረድና አን ይብዲለሁማ ረብሁማ ጌታቸውም የተሻለን ልጅ እንዲለውጥላቸው ፈለግን ነው ያለው። ሶ ይሄንኛነት ሌላም አካል የሚጠቀመው ከሆነ ኦሬዲ የጌታችንኛነት ከአንድ በላይ ነው ለሚለው ቀዳዳም የሚከፍት አይደለም። ከዚህም መንግል እንነሳና አላህ ስለራሱ እኛ ማለቱ በሃያልነቱ በታላቅነቱ መነጽር ውስጥ ሆነን እንድናየው እንጂ ብዛት ውስጥ እንድንገባ አይደለም። ግልጽ ነው አይደለም? በስተመጨረሻ ደግሞ ነፃ የሆነ ጥያቄ እናነሳለን። ምንድነው እሱ የመጨረሻው ምላሽ? አላህ እኛ በማለቱ ራሱን ከአንድ በላይ መሆኑን መግለጹ ነው ከተባለ እኛነት ሊሚቴሽን አለው ወይ ነው ጥያቄው? ሊሚቴሽን አለው? የለው? በስንት ይቆማል እኛነት? በቢሊየን ወይ በትሪሊየን ወይም በኳትሪሊየን አታቆመውም። በቃ ማንኛውም ብዛት ያለው ነገር ውስጥ እኛነት ውስጥ ይገባል። ሶ ምን ሊሆን ነው ታዲያ? አምላክ ስንት ነው ሊባል ነው? ከእኛ ቋንቋ ተነስተን ሚሊዮን ነው ማለት አንችልም። ለምን እንበልና ሰዎች ይሄን የቁርአን አንቀጽ ይዘው አላህ እኛ ስላለ እሱ አንድም ሶስትም ነው አሉ። ኖ ተሳስተዋል። አላህ እኛ ስላለ አንድም 33ም ነው ብንላቸውስ? ለኛም ያገለግላል። እኛነት 3 ላይ ብቻ ሳይሆን የሚቆመው ለ33ም ያገለግላል። ሌላው ይመጣና ደግሞ አቡ ሀይደር ተሳስተሃል፣ አንድም 11ም ነው ሊለኝ ይችላል፣ 66ም ነው ማለት ይችላል። ሊሚቴሽን ከሌለው እኛነቱ ስለዚህ ወዴት እናመራለን ማለት ነው። ከአጠቃላይ የቁርአኑ ትምህርት አንጻር የአላህ እኛነት በመለኮታዊ ክብሩ በታላቅነቱ እንወስደዋለን። ይሄ የአረብኛው የቋንቋ ህግ ነው። ቅዱስ ቁርአን የአማርኛ መግቢያው ላይ ደግሞ አብራርቶታል። ና ግልጽ ይመስለኛል። والله اعلم خير واياك እህታችን አለሽ እስልምና ከክርስትና በኋላ መጣ የሚሉ ሰዎች ኡማ አብዱል መሊክ አለሽ ሩሙስ ኦኬ የዚህ ችግር መነሻው መንስኤ ምን መሰለሽ? እኔ እንደተረዳሁት እስልምናን ከነብያችን አለይሂ ሰላቱ ወሰለም ጋራ ማያያዛቸው ጅማሬውን ከሳቸው ጋራ ማድረጋቸው ሶ ነብያችን አለይሂ ሰላቱ ወሰለም ከኢሳ በኋላ 500 እና 570 ዓመት ዘግይተው የተነሱ ነብይ ስለሆኑ እነሱ ክርስትና በኢየሱስ ተጀመረ ብለው ስለሚያምኑ የእስልምናው መስራች እሳቸው ከሆኑ ኦሬዲ ከክርስትና በኋላ 570 ዓመት ዘግይቶ መጣ ይላሉ። አሁን ዋና መነሻ ነጥባቸው ይሄ ነው። እኛ ደግሞ ስንመልስላቸው ከእምነታችን በፊት ስያሜውን ራሱ በመተርጎም ማስረዳት ይችላል። ክርስትና ቢባል ከግለሰብ ጋራ ነው የሚያያዘው። ምን ማለት ነው? ክርስቲያን ራሱ ቢባል the follower of Christ ማለት ነው። የክርስቶስ ተከታይ ማለት ነው። ሰው ከአንድ ግለሰብ ከአንድ ስብዕና ጋራ ነው የሚገናኘው። ታይም ሊሚቴሽን አለው ማለት ነው። ክርስቶስ ተብሎ ከሚጠራው አካል ጋራ ተያይዞ ይመጣል። ቡድሂዝም ቢባል የጉታማ ቡድሃ ተከታዮች ናቸው። ተግባባን? ኢስላም የሚለው ግን ነብይን ኢንዲኬት አያደርግም። ኢስላም የሚለው መልአክን ኢንዲኬት አያደርግም። ኢስላም ታይምን ኢንዲኬት አያደርግም። ኢስላም ትርጉሙ ሰብሚሽን ነው። ሰው ኢስላም ማለት هو الاستسلام لله لعند الله እጅ መስጠት አላህን በማምለክ ለሱ መገዛት ከሆነ አላህን ለመጀመሪያ ጊዜ በመገዛት ነብዩ መሐመድ አለይሂ ሰላቱ ወሰለም አይደለም የጀመሩት። ከመጀመሪያው ሰው ከአደም ዘመን ጀምሮ አጠቃላይ የመጡ ነቢያቶች ሁሉ ኢሳንን ጨምሮ አንድ አላህን ሲያመልኩ አንድ አላህን ሲገዙ የነበሩ ናቸው። ሶ ምንድናቸው ማለት ነው እነሱ? ሙስሊሞች ናቸው። ለምን? ሙስሊም ማለት ለአላህ እጅ የሰጠ አላህን የሚያመልክ አላህን የሚገዛ ነው። አራ እነሱ ጣዖት ያመልኩ ነበር እንዴ? ለዚህ ነው አላህ ወለቀድ ባአትና في كل امه الرسولا ان اعبدوا الله واجتنبوا الطاغوت በየህዝቡ ሁሉ መልእክተኞችን ልከናል። አላህን ተገዙ፣ ከሱ ውጭ ያለ አምልኮ ጣዖት ነው፣ ጣዖቱን ከማምለክ ራቁ በማለት ይላል። ሁሉም ነቢያቶች አንድ አምልኮ ነው ያስተማሩት። በነቢያት መካከል ያለው ልዩነት ህግ ነው። የህግ ልዩነት አለ። እምነት ግን አይለወጥ። ጥንት አላህ አንድ ነው ሊባል ከጊዜ በኋላ ሁለት ዛሬ ሶስት ሊሆን አይደለም። እምነት መሰረት ያለው ነገር ነው። ከአደም ዘመን ጀምሮ አጠቃላይ ሁሉም ነቢያት ያስተማሩት አላህ አንድና ብቸኛ ጌታ ስለሆነ ከሱ ውጪ አምልኮ የሚገባው ሌላ አካል ስለሌለ እሱን በብቸኝነት አምልኩ። ይሄ ነው ኢስላም ማለት። እስልምና ከነብዩ መሐመድ የተጀመረ ሳይሆን ከአደም ነው። ይሄ አንድ መልስ ነው። ሁለተኛ ደግሞ ማን ነው ክርስትና ከኢየሱስ ተጀመረ ያላቸው? በራሳቸው መጽሐፍ ቅዱስ እንኳን ብታዩ ይሄ ስያሜው ራሱ ስሙ የመጣው ከኢየሱስ እርገት በኋላ ነው። መጽሐፍ ቅዱስ ውስጥ ራሱ ኢየሱስ ክርስቲያን ናቸው አላላቸው፣ ወይም ተከታዮቹ እኛ ክርስቲያን ነን አላሉ። ስያሜው ራሱ የመጣው ከኢሳ እርገት በኋላ እንደ መጽሐፋቸው ሐዋርያት ሥራ 11:26 ላይ እንጾኪያ ላይ ተሰብስበው እያሉ ነው ለመጀመሪያ ጊዜ ክርስቲያን ተብለው ተጠሩ ይላል። በማን ተጠሩ ነው አሁን ጥያቄው? ማን ነው እንደዚህ ብሎ የጠራቸው? የ1993ቱ መጽሐፍ ቅዱስ መደበኛ ትርጉሙ ከነ ማጥኛ ጽሑፉ ጋራ ማለት ነው ህዳግ ማብራሪያው ላይ ፉትኖት ላይ ምን ይላል? ክርስቲያን ተብለው ተጠሩ የሚለውን ያወጣውና ማን ነው የጠራቸው? ክርስቲያን ተብለው ተጠሩ የሚለው ማን እንደጠራቸው የሚታወቅ ነገር የለም። ሐዋርያቶች እርስ በርስ ለራሳቸው ይሄን ስም ያውጡ ወይም ሰዎቹ ሲያሾፉባቸው እነዚህ ክርስቲያን ይበሏቸው የሚታወቅ ነገር የለም። ነገር ግን ስሙ ለክርስቲያኖች ተስማሚ ነው ያለው። በቃ ማን እንዳወጣላቸው አይታወቅም። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ማለት ነው ለመጀመሪያ ጊዜ። ያ ደግሞ ኢሳ ካረገ በኋላ ነው። አንቺ ግን ሙስሊም የተባልሽው ነው ጥያቄው። ማን ነው ሙስሊም ያለሽ? ሃይማኖትሽን ማን ነው ኢስላም ብሎ ስም የሰጠው እንኳን ቢባል ጌታዬ አላህ ብለሽ መመለስ ትችያለሽ። ምክንያቱም አልየውም አክመልቱ ለኩም ዲንኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና በማለት እስልምናን ወደድኩላችሁ አለ። እንደዚሁም ኢነ ዲና ዒንደላሂ ልእስላም እኔ ዘንድ ተወዳጅነት ያለው ሃይማኖት እስልምና ነው አለ። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ይቅበለ ሚን ከእስልምና ውጭ ሌላን ሃይማኖት የሚፈልግ ሰው እኔ አልቀበለውም አለ ጌታችን አላህ። በሶስት አንቀጾች ኢስላምን ገለጸ። እሺ አንቺ ደግሞ ሙስሊም መሆንሽን ሱረቱል ሐጅ ቁጥር 78 ላይ ሁወ ሰማኩሙል ሙስሊሚን ሙስሊም ብሎ ሰየማችሁ ሙስሊም ብሎ ጠራችሁ ይላል። የሃይማኖት ሊቃውንቶቻችን ተሰብስበው ጉባኤ መስርተው አይደለም ሙስሊም እንድንባል ስም ያወጡልን። ስለዚህ ኢስላም ከአደም ዘመን ጀምሮ የመጣ ራሱ ኢሳም ጭምር ያስተማረው ነው። የኢሳ ተከታይ ሐዋርያቶችም ሙስሊሞች ናቸው። ቁርአን ሱረቱ አለ ዒምራን ላይ በግልጽ ይናገራል። እኛ ሙስሊሞች መሆናችንን መስከር በማለት ለኢሳ ወሽሀድ ቢአነ ሙስሊሙን ብለዋል። እኛ ሙስሊም መሆናችንን መስከር ነው ያሉት። እና እስልምናን የሚቀድም ምንም አይነት ሃይማኖት የለም። ኢስላም ደግሞ የሰው ተፈጥሯዊ እምነት ነው። አንቺ እንዳልሽው ከቤተሰብ በውርስ የምትቀበይው አይደለም ወይም በውሃ ጥምቀት የምታገኘው አይደለም፣ ተፈጥሯዊ እምነት ነው። ለዚህ ነው ሐዲሱ ላይ ምን ይላል? ሙሩ አብናአኩም ቢሶላቲ ሊሰብዒን። ተመልከች ይህን ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ልጆቻችሁ ሰባት ዓመት ሲሞሏቸው ሶላት እንዲሰግዱ እዘዟቸው። ለምንድን ነው የመጀመሪያው ትእዛዝ ሶላት የሆነው? አንድ ካፊር የሆነ ሰው መስጂድ ገብቶ አላሁ አክበር ብሎ ከጎን ቢሰግድ ሶላቱ ተቀባይነት አለው እንዴ? የለውም። ሰላቱ ተቀባይነት እንዲኖረው መጀመሪያ በበሩ መግባት አለበት። በሩ ሸሃደተይን ነው። ታዲያ ያንተን ልጅ ለምንድን ነው በሰላት ትእዛዝ የሚል የመጀመሪያ ትእዛዝ የመጣው? ልጆቻችሁን ላኢላሃ ኢላላህ አስብሏቸው ለምን አልተባለም? መጀመሪያ አስልሟቸው ለምን አልተባለም? ለምን ከሰላት ተጀመረ? እኔ በራሱ አመላካችነቱ እስልምናቸው ተፈጥሯዊ ነው፣ የቤተሰብ ተጽዕኖ ውጤት አይደለም። ወይም ደግሞ ውሃ ውስጥ ከተሃቸው በዘምዘም ውሃ ጠምቀሃቸው የምትሰጣቸው አይደለም። ለምን? ውሃው የሚነካው ቆዳቸውን ነው፣ ልባቸውን አይደለም፣ ውጫዊ ማንነታቸውን ነው። ነገር ግን አላህ አይምሯቸውን እሱን እንዲያውቁት በዛው ተፈጥሯቸው ካደጉ አላህን እንዲያመልኩት አድርጎ በእስልምና መስመር ላይ ፈጥሯቸዋል። ሐዲስ ቁድሲ ላይ ኢኒ ኸለቅቱ ዒባዲ ኩልሁም ሑነፋ ነው የሚለው። ባሮችን ሁሉ በቀጥተኛው ጎዳና በኢስላም ላይ ነው የፈጠርኳቸው። ሰይጣናት መተው ነው ከመስመር ያወጣቸው። فإنهما تتكم الشياطين ፈጅታለትም አንዴ ሰይጣናት መጥቶና ከመስመር አስወጣቸው ይላል። በይዙ መስመር እስልምና ነው። በዛው ተፈጠው ለምን እንደሆነ ታራ መታጠምቁት አትያቱ እኔ የተወለድኩት ክርስቲያን ሆኜ ነው ካለች ለምን ትጠመቂያለሽ ታዲያ ቢያት? መጠመቁ ለምን አስፈልገ? ምን ለመሆን ነው? አላኩልህል እስላም የሰው ተፈጥሮዊ እምነት ነው።